ዓለም ረት ምን አለ ያለ ይቅርታ ምን አለ ዓለም ረት ምን አለ ያለ ይቅርታ ምን አለ ምን አለ ጌታዬ ሆይ ምን አለ ጌታዬ ሆይ ምን አለ ጌታዬ ሆይ ምን አለ ጌታዬ ሆይ እንዳንተ የሚምር የለም እንዳንተ የሚምር የለም እንዳንተ የሚምር የለም እንዳንተ የሚምር የለም ያለ ምሕረት ምን አለ ያለ ይቅርታ ምን አለ ባረክ የርህራሄ አባት የመጽናናቱ አምላክ የሆነ ጌታችን ኢየሱስ ክርስቶስ አምላክ አባት ይባረክ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ ተባረክ I'm not afraid.